ሰው እንካን አላ ሊሰኒ ለአንቢያ በመላ በነብዩች ምላስ ይሁን አላህ Subhanahu Wa Ta'ala በየመጽሐፍቶቹ ላይ ይሄን ነገር ይናገር ነበር ለምሳሌ ስለ ነብዩላህ አደም አለይሂ ሰላም ሲናገር ሱረቱል አዕራፍ ከሃራት እስከ 25 ላይ ሲናገር قال ነብዩላህ አደምን ወደ መሬት እንዲወር እንዳወረዳቸው ከተናገረ በኋላ قال فيها تحيون እምድር ላይ ትኖራላችሁ وفيها تموتون እርሷ አምስት ትሞታላችሁ ومنها تخرجون ከመሬቱም ውስጥ ትወጣላችሁ እንደ አዲስ ስለ አላህ Subhanahu Wa Ta'ala ስለ ነብዩላህ አደም አለይሂ ሰላም የደረገውን ትእዛዝና የገባውን ቃል ኪዳን ያሳያል ማለት ነው እንደዚሁ ስለ ኢብሊስ ሲናገር አለይሂ ለዐነቱላህ ለረቢ ያለ ኢብሊስ አምላኪ ሆይ فأنذرني إلى يوم يبعثون ከሞት እስከሚቀሰቀሱ ድረስ እድሜ ስጠኝ قال فإنك من المنظرين ادمين دساتشها دهون الى يوم الوقت المعلوم اسكتاوقو درسيهم ريهننو ميتقوم نجر نو مالنو سله نبي الله ابراهيم سيناجر دمو من الله والذي اطمع يا يمكجلو جيتاي نو ايغفر لي خطيئتي حاتياتي يقر ليال بي يوم الدين يقاماقنا بوزو الله ربنا اغفر لنا ولوالدي بوزو نجر الله بززوريا ناي ይሄንን የሚጠቁም ማለት ነው ሱብሃንአላህ እና ስለ ሚዓድ ወይም ስለ በዓትን አስመልክቶ ያሉት የቁርአን አንቀጾች በጣም ብዙዎች ናቸው ምን አለ አላህ Subhanahu Wa Ta'ala ወቀድ አኽበረት አላህ Subhanahu Wa Ta'ala ስለ ነብያቶችና ነብያቶችን አንቀበልም ስላሉ ሰዎች ሲናገር አለም ይእቲኩም ረሱሉ ሚንኩም ወደ جہነም በሚገቡበት ሰዓት ከናንተ በፊት እንደዚህ جہነም ልትዳደግ ትገቡ የተዳርቻላችሁበት ምክንያቱ ምንድነው ከናንተ በፊት መልእክተኛ መጥቶ ከናንተ ነገር የሚያስጠነቅቃችሁ የትሉና عليكم آيات ربكم وينذرونكم لقاء يومكم هذا سبحان الله ያአላህን አንቀጽ የሚያነቡላችሁና የዛሬውን ቀን የሚያስጠነቅቃችሁ መልእክተኞች በእናንተ መካከል አልመጡምን የሚል ጥያቄ ያቀርቡላችኋል ይዛኔ ምን ይላሉ ቃሉ በላ መጥቶልን ነበር ولكن حقت كلمه العذاب على الكافرين በማለትም መልስ ይሰጣሉ ከሃዲኖቹ ምንድነው የዚህ ማስረጃው ምንድነው ወይንዚሩነኩ ሊቃዩሚኩም ሃዳ ሁሉም መልእክተኞች ይሄንን የቂያማን ቀን አስጠንቅቀዋል ማለትም ያመላክታል ማለት ነው وقال الذين كفروا لا تأتينا الساعة እንዛ ከሃዲኖች ምናባ አላህ Subhanahu Wa Ta'ala ቂያማ የሚባል ነገር አይመጣም ብለው አሉ ሱረቱ ሰብእ ላይ ነው ቁል በላ ወረቢ በአላህ ሁንቢ በላቸው لا تأتينكم እሷ ተመጣጫለች ቂያማ ተመጣለች ሱብሃንአላህ በሌላ የቁርአን አንቀጽ ሱረቱ ዩኑስ 25 ላይ ሲናገር ወስተን ቢኡነከ አንተን እስቲፍታ ያደርጉሃል ሐቁን ሁዋ ይቃማ የሚባለው ነገር ለመሆኑ እውነት ነው ቁል አይዋ ነዓም ነው በላቸው ወረቢ በአላህ ይሁንብኝ ኢነሁ ለሐቅ እርሱኮ በርግጥም ትክክል ነው ወማ አንቱም ቢሙዕጂዚን ኢላ ሱረቱ ዩኑስ 53 ላይ ማለት ነው ሱብሃንአላህ ሌላ አላህ Subhanahu Wa Ta'ala ሱረቱ ተጋቡን 7 ላይ የተቀሰው ነው ዘዓመ الذين كفروا ان يبعثوا على الله እነዛ ከሃዲኖቹ አሰቡ መቀስቀስ የሚባል ነገር ከሞት መነሳት የለም ብለው ቁል በላ ወረቢ በላቸው በአላህ ይሁንብኝ لتبعثن እናንተ ተቀሰቀሱና ثم لتنبؤن بما عملتم በሰራችሁት ነገር በሙሉ ደሞዝ ታገኛላችሁ وذلك على الله يسير يغديكو بالله سبحانه وتعالى لي بتعام غرنو ليلو اخباره تبارك وتعالى ان اقترابها يجي قاما متبالو نجر قرب سلامهونا باع سلام سلامكبرو مناغرو قال الله اقتربت الساعه قامايتو قربتي وانشق القمر معنات شرقاوم تقدده معناتنا انشقتو من علامه قرب الساعه نو እንዴት ነው የተቀደደው ለአላህ መትከን ሰለላሁ ዐለይሂ ወሰለም ከጣይፍ ሲመጡ ከሃዲኖች ጠየቋቸው እንዴት ነው አያ ተአምር እንድታሳየን እንፈልጋለን ሲሏቸው ቁል ኢነመል አያቱ ዐንደላህ ተአምርኮ አላህ ዘንድ ነው የሚል መልስ ሲሰጧቸው እንዴት ተአምር አታሳየንም ብለው ብዙ ጊዜ ሲከራከሩ የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ያኒ ትሩኩኒ አድዑላህ ረቢ ያው ከማ ቃለ ረሱል ሰለላሁ ዐለይሂ ወሰለም አላህን ሱብሓነሁ ወተዓላ ዱዓ እንዳደርግ ተውኝ ካሉ በኋላ ሁለት ረክዓ ከሰገዱ በኋላ እንሸቀ አልቀመሩ ለሁ ሰለላሁ ዐለይሂ ወአሊሂ ወሰለም ስፈይን ኢዘን አላህ ሱብሓነሁ ወተዓላ ቂያማ እንደቀረበ ሱረቱ አልቀመር አንቀጽ አንድ ላይ ማለት ነው። እንደዚሁ ሱረቱ አልአንቢያ ላይ እቅተረበ ሊናስ ሒሳቡሁም ወሁም ፊ ገፍለት ሙዕሪዱን ቂያማ እንደቀረበና እነሱ መዘጋጀት ላይ ሰአዘ ሳኢሉን ቢዓዛቢ ዋቅዕ ሊልካፊሪን ለይሰ ለሁ ዳፊዕ ካለ በኋላ ኢነሁም የረውነሁ ባዒዳ ሩቅ እንደሆነች ይገምቷታል። ወነራሁ ቀሪባ ስብሓንላህ። ልክ እንደዚሁ ደግሞ ይህን እንደተናገረ ሁሉ አላህ ስብሓነሁ ወተዓላ በሚዓድ ደግሞ ወይም በትንሣኤ የማያምኑን ከሞት በመቀስቀስ የማያምኑን ከሃዲኖች አገዛቸው። ቃለ አላሁ ተዓላ ሱረቱ ዩኑስ 45 ላይ ምን አለ? ቀድ ኸሲረ አለዚነ ከዘቡ ቢሊቃኢላህ፣ አላህን በማግኘት ያስተባበሉት ህዝቦች በእርግጥም ካዱ። ወማ ካኑ ሙህተዲን፣ ቅንን የተከተሉ አይደሉም። አላህ ስብሓነሁ ወተዓላ ሱረቱ ሹራ 15 ላይ አላላላህ ንቁ ወይም አዋጅን ስሙ። ኢነ ለዚነ ዩማሩነ ፊ ሳዓ፣ እነዛ በቂያማ ላይ የሚጠራጠሩ ለፊ ዶላሊን በዒድ፣ ሩቅ በሆነ ጥመት ውስጥ ናቸው ያሉት በማለትም አላህ ስብሓነሁ ወተዓላ ይናገራል። ስብሓነላህ። እንደዙ ሱረቱ ነሕል ላይ ደግሞ አንቀጽ 38 ላይ እስከ 39 ሲናገር ወአቅሰሙ ቢላሂ ጃዕደ አይማኒሂም ላ የብዓሱ ላሁ መን የሙት፣ የሞተ ሰው በፍጹም አይቀሰቀስም ብለው ማሉ። በላ ዋዕደን ዓለይህ ሐቃ፣ የኔ ቃል ኪዳን ስለሆነ በእርግጥ የሚያደርገውና የምፈጽመው ነው ካለ በኋላ ወለያዕለመ ለዚነ ከፈሩ አነሁም ካዚቢን፣ እነዛ ከሃዲኖችና አስተባባዮችም ውሸት መሆናቸውን እንዲያረጋግጡ ይላል ማለት ነው። ስብሓንላህ። ሱረቱ ልጋፊር አንቀጽ 59 ላይ ደግሞ ኢነ ሳዓተ፣ ቅያማ የምትባለው ነገር ለአትየቱን፣ እሷ መጭ ነች። ላ ሮይበ ፊሃ፣ ምንም ጥርጥር የለም ማለት ወላኪና አክሰረሁም ላ ዩእሚኑን፣ ነገር ግን ብዙዎቹ ይሄን ነገር አይረዱም። ሱብሓነላህ። በሌላ ቁርአን ቅን አንቀጽ ላይ ሲናገር ምን አለ አላህ ሱብሓነሁ ወተዓላ ሱረቱ ልእስራ ላይ ለምሳሌ ወቃሉ አኢዛ ኩና ዒዛመን ወሩፋተን አኢና ለመብዑቱነ ኸልቀን ጀዲዳ አለ። በጣም ይገርማችሁ ነበር። አንድ ይሰማል፣ ለአንዳንዱ ይሰማል፣ ለአንዳንዱ አይሰማም ማለት ነው። ወደ ይቆራረጣል ይሰማል ማድሪ ላይ ይሰማችኋል። ጥሩ አልሙሂም፣ ኡመይት ብኑ አቢ ኸለፍ የሚባለው ሰውዬ ነበር። እርሱ ሰውዬ ሱብሓነላህ የሆነ አጥንት አገኘ ይባላል ይወደቀ። ቃለ ለሁ ያኒ እንደዛ አደረገና ፈወላሂ ያ ሙሐመድ ኢና አም ማድሪ፣ እንዴት ነው የማይሰማ? አይሰማም። ግማሹ ይሰማል ይላል፣ ግማሹ ደግሞ አልሙሂም፣ ይሄ ኡመይት ብኑ አቢ ኸለፍ የሚባለው ሰውዬ ይሆን የወደቀ አጥንት አነሳና እንደዚህ ከፈ ያኒ አተዝዓሙ አነ ይሂላሁ ሃዚሂ ሩፋት፣ ይህንን የተበታተነ አጥንት አላህ ያስነሳዋል ብለህ ትገምታለህን? ፈወላሂ ኢነ አምሩከ ለዐጀብ፣ በጣም የምታስደንቅ ሰውዬ ነህ አንተ ብሎም በጣም ተደነቀ። ያንንም ከማድረግ አልፎ በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ላይ እስትህዛ አደረገ ማለት ነው። ከዛም አላህ ምን አላቸው? ለም ሰለላሁ ዐለይሂ ወሰለም ወቃሉ፣ ከሃዲኖቹ ብለው አሉ አኢዛ ኩና ዒዛመን ወሩፋታ፣ እኛ በጣም አጥንት ከሆን በኋላና ከነበር በኋላ አኢና ለመብዑሱነ ኸልቀን ጀዲዳ፣ እንደ አዲስ ተደርገን የምንፈቸው። አይሰማችሁ? አይሰማም? ይቆራረጣል። ማአድሪ ወላሂ። እንግዲህ ምንም አለ ጀማ ላ ሐውለ ወላ ቁወተ ኢላ ቢላህ። አላህ ያስተካክለው። እንግዲህ ሱብሓነላህ ሱብሓነላህ። ፈሰየቁሉነ መን ዩዒዱና፣ እኛን ማን ነው የሚመልሰን ይሉሃል። ቁል ለዚ ፈጠረኩም አወለ መራ፣ ያ በመጀመሪያ የፈጠራችሁ ነው። ተመልከቱ የአላህ ሱብሓነሁ ወተዓላን መልስ። በጣም አስቸጋሪ የሚሆነው ካልነበረበት መፍጠር ነው። ካለምንም ካለ መኖር ወደ መኖር ማምጣት ነው የሚቸግረው? ወላ ወይስ ሙቶ የበሰበትን ከሞት ማስነሳት? ፈሰዩንግዱነ ኢለይከ ርኡሰሁም፣ ራሳቸውን ወደ አንተ እንደዚህ ያንቀሳቀሱልሃል። ወየቁሉነ ይሉሃለም፣ መታሁ እርሱ መቼ ነውም ይሉሃል። قل عسى أن يكون قريبا. سبحان الله. من ألباتم قرب ليهون يشلال بلاتشو يوم يدعوكم ارسو يا يزاني امي تراتشو كزينو فتستجيبون بحمده سنك مع مسجنجار الشتر علاتشو وتظنون تترتر علاتشم إن لبثتم إلا قليلا تنشن انجي بالدنيا لي. سبحان الله. إذ يقول أمثلهم بآخر عليكم በጣም ጥሩ የሚባለው በዱንያ ላይ አስተሳሰቡ ጥሩ የሚባለው ኢለ ቢስቱም ኢለ አሽረ አላህ ስብሓነሁ ወተዓላ አዛብ ላይ ሲረጋገጥ በዱንያ ላይ የኖራትን በጣም ያሳንስና 10 ቀንን እንጂ አልተቀመጣችሁም በዱንያ ላይ። ነስአ ላህ ሰላመት ወልዓፊ አላሁመ ኢና ነስአሉከ አልጀነተ ወነስተጂሩ ቢከ ሚነ ናር ወላሂ ይጠብቀ። እና ብዙ ስለ ሱረቱ ያሲን ላይ ሲናገር ለምሳሌ وضرب لنا مثلا لن يبال انت ان مثال ادرج لنا الله ونسي خلقه قال بل ولا من يحيي العظام وهي رميم عطنت كبسبس بحالا ما انه يمسنسات قالوا من الله سبحانه وتعالى قل يحييها الذي بل يا جيتانو يمسنسات انشاها اول مره بمجمري الله سبحانه وتعالى يفطرات يونو جيتا ارسو نو وهو بكل شيء عليم ارسو بتفاصيل الامور وادقها بتعام واكس الهنا نو اذا سورة ياسين لا يملال الذي جعل لكم من الشجر الاخضر نارا ارنغوادي كهونو انشط اساتن يعملتشلاتشو فاذا انتم منه توقدون. سبحان الله. فاخبر سبحانه باخراج هذا العنصر الذي هو في غايه الحرار واليبوسه بتعام يقاتلنا درك يهونا النجر ከእንጨቱ ውስጥ አወጣዋለሁ ምን الشجر الاخضر አረንጓዴ ከሆነው ዛፍ አልሙምተሊኢ ቢሩጡበቲ ወልቡሩዳ በቅዝቃዜና በርጥብነት ከተሞላ ከሆነው ፈለዚ ይخرጁ الشيء من ضده ያ አንድ ነገር ከተቃራኒው ማውጣት የቻለ وانتقاد له مواد المخلوقات وعناصرها لا تستطيع عليه عند منجر يمياسجرو سلالم بمكتر هو الذي جعل لكم من الشجر الاخضر نارا لاچو سوچن بمياوقوت يستمرچوان اندزو سورتو ياسين 81 لاي مناله اولي الذي خلق السماوات والارض سماياتنا مدرن يفطر جيتا ادلمن بقادرين على ان يحيي الموتى مؤتانن هياو لما درج يميشل ادلمن. سبحان الله. فاخبر عن الذي ابدع السماوات والارض سماياتنا مريتن ابداع يدرج يفط هما كبر كمهوناچو غارنا تلك كمهوناچو غار وعظم شانهما وكبر اجسامهما وسعاتهما وعجيب خلقهما انزهن يدرج ين كله ما درج يچاله اقدر على ان يحيي عظاما قد صارت رميما فيردها الى حالتها الاولى يهنن كله ما درج يشال فطاري بلاچو الله سبحانه وتعالى يموتننا يدرقنا طنت ود نبربت مملس هياقتهون بلاچو بليل سوره غافر انقص 57 لا اندال لخلق السماوات والارض سماياتنا مدر مفطر اكبر من خلق الناس سوچن كمفطر يلك በጣም ሀያልነት አለው ولكن اكثر الناس لا يعلمون. سبحان الله. سوره الاحقاف አንቀጽ 30 ላይ ምን አለ አወለም ይረው አይመለከቱም ምን ان الله الذي خلق السماوات والارض يا سماياتنا مدرن يفطر ولم يعي بخلقهن ማለት እንታምን ያልተሰማው ልክ ሙስሊም ያልሆኑ ሰዎች እንደሚሉት ተነፈሰ አረፈ ደክሞ ታረፈ ምናን ምሉት የትክክል አይደለም كل يوم فيه هو في شان على اي يحيي الموتى الى المهم በጣም ብዙ ነው ይሄ ማለት ስለዚህ ጉዳይ ላይ የሚመጡት ቁርአኖችና አሐዲሶችን بنመለከት هو ان الله يبعث من في القبور الى سوره الحج لا يا ايها الناس ان كنتم في ريب من البعث فانا خلقناكم من تراب ثم من نطفه الى اخره سوره الحج لا يالو ደሞ እንዴት እንደተፈጠሩ የሰው ልጆች ይናገርና ከፍት ወጥበት እንደተፈጠሩ እንደዛ ማድረግ ይቻላል አላህ Subhanahu Wa Ta'ala ምንም ነገር እንደማይቸግረውም ይናገራል ለዚ ሱረቱ الكهف ላይ وكذلك اثرنا عليهم ليعلموا ان وعد الله حق وان الساعه لا ريب فيها ይናገራል ማለት ነው. سبحان الله. كما ثبت في الصحيح صحيح البخاري لا يندرجته ሁሉ انه قال يا الله ملكتنيا بلوالو كل ابن ادم ياندندو የሰው ልጅ يبلا ይበሰብሳል ብለዋል ማለት ነው. ኢላ አጅበ ዘነብ የሆነ ከኋላችን በስተጀርባችን ላይ የምትገኝ ትንሽ አጥንት አለች። ሚንሁ ኹሊቀ ብኑ አደመ ወፊህ ዩረተቡ። ያቺ ብቻ ናት የማትበሰብሰው የሚል የሚጠቁም ሐዲስ አለ። እርሷ ሚስሉ ሐበቲ ኸርደል፣ ልክ የጎመን ዘር ፍሬ የምታክል ነገር ነች። ያቺ አበደን አትበሰብስም ማለት ነው፣ አበደን አትበሰብስም። والعجيب والغريب دكتور عبد المجيد الزنداني يبالو ايسما الله المستعان طيب طرو ان دكتور عبد المجيد الزنداني يهي بتام يميجرم نغر نو ساينتستوچ حتى لو احترق سبحان الله سويو بيقاتل انكون لا يمكن ان تحترق اي يحترق هذا العنصر هيك نغر لتقاتل اتشلم يي انغدي الله متكن صلى الله عليه واله وسلم كزاري 1400 38 ዓመት በፊት የተነገሩት ነው። ማን الذي علم رسول الله صلى الله عليه وسلم رب العالمين هو الذي الا يعلم من خلقه هو اللطيف الخبير ማንም ሰው አይግረመው። ቴክኖሎጂ ሳይሆን ሳይኖር ሳይንስ አሁን በደረሰበት ደረጃ ላይ ሳይደርስ እንዴት ሊናገሩ ቻሉ ብሎ ሊደንቀን አይገባም። ምክንያቱም الله سبحانه وتعالى الا يعلم من خلقه وهو اللطيف الخبير يفطرون نفسه ስለሆነ የሚያውቀው الله سبحانه وتعالى ማለት ነው። سبحان الله እና ብዙ ነው جزاء الاعمال اندزه بجزاء الاعمال منا من علنا قالوا مندنو جزاء الاعمال مالت يي مالت يسرانون سرا الله سبحانه وتعالى من خير او شر كمطفو ميون كسرا يسراچن اندموز يميسطبن كان الله من الله سبحانه وتعالى سوره الفاتحه انقل 3 لاي سيناجر مالك يوم الدين على مالت الدين هو الجزاء የደሞዙ ቀን ንጉስ ነኝ ነኝ አለ። ቦርሻ ቀራር ደሞ ማሊኪ የውሚዲን ማሊኪ የውሚዲን ዛ ንጉስና ተቆጣጣሪ ነኝ አለ አላህ። ለምን እንደው የሰራውን ስራ ይሰማል፣ የሰራውን ስራ ሙሉ ለሙሉ የምናገኝበት ሰዓት ስለሆነ ማለት ነው። ሱረቱ ኑር 25 ላይ ምን አለ? የውመ ኢዚን አለ አላህ የዛኒ ዩፍሂሙ الله دينهم الحق ትክክለኛ የሆነውን ጀዛአቸውን ሙልት እንዳለች ይሰጣቸዋል። ወያዕለሙነ ያቃሉ አን አላህ ሁወ አልሐቁ አልሙቢን አላህን ስብሓነ ወተዓላም ይረዳሉ። እንደዙ ሱረቱ ሰጀዳ ላይ ጀዛአን ቢማካኑ ያዕመሉን፣ ሱረቱ ነበእ ላይም እንደዙ ጀዛአን ዊፋቃ፣ የተለያዩ የቁርአን አንቀጾች አሉ ማለት ነው። ስብሓነላህ። በሐዲስም መጥቷል ሶሒ ሙስሊም ባወሩት ሐዲስ ላይ ابو ذر الغفاري يميبالو الصحابي كالله متين صلى الله عليه وسلم يجو سيارو يا عبادي على الله طارتشوي انما هي اعمالكم يهيش مسرا السرا ينا انت تقباراتشونا احصيها لكم ان لنا انتني مالت يماسك امتلاتشو ويمدمو سليتون ميزلاتشو اندى مالتنو ثم اوفيكم اياها ملولا ملون دالتش لنا انت درقلاتشو اللهني فمن وجد خيرا فليحمد الله ومن وجد غير ذلك ملكان من ياغني الله ان يمسكن ومن وجد غير ذلك كملكان تقاراني يهونن بيغي دمو فلا يلوم الا نفسه راسن قال هنا بستقر ليلان اندايوقس تبلوال معناتنا ليلو والعرض والحساب وقراءه الكتاب والثواب والعقاب تخفى منكم خافيه አላህ ዘንድ በግልጽ የምትቀርቡበት ጊዜ ላተም والله ما ادري من እንደሚደረግ አይ ዛሬ ደግሞ ተመልሶበት አለ አይደለ አይሰማም احبتي خير ان شاء الله يوم اذين تعرضون لا تخفى منكم خافيه ምንም ነገር ከአላህ የሚሰወር የለም እንዳለ ለአላህ ግልጽ የሚሆን ጊዜ ይላል الله سبحانه وتعالى በሱረቱ الكهف وعرضوا على ربك صفا በጌታ ላይ እኮ በግልጽ سلف يسروا سيهونوا يقربالو لقد جئتم الله الى سبحان الله ان ايه نو عرض مالت ايه نو الله سبحانه وتعالى جاء مقرب خير ان شاء الله قال الله تبارك وتعالى واتقوا يوما ترجعون فيه الى الله يوم توفى كل نفس ما كسبت وهم لا يعلمون ليلو حساب ما درجنو حساب يبالو نجر مندنو كل مرمر عالبس معلنا امام البخاري بارد حديث لاي اعشى رضي الله عنها ستناقر منها لك قال يا الله ملك تنيا بالوالو ليس احد مالت يعني حساب የሚባለው ነገር ለአላህ ሱብሓነሁ ወተዓላ ሙናቀሻ እንደሚደረግ ተናግራለች ማለት ነው። አሉ ሰለም ኢነማ ዛሊከ አልዐርዱ ሱብሓነላህ። በአላህ ሱብሓነሁ ወተዓላ ላይ ስንቀርብ የሚከሰተው ክስተት ነው። ወለይሰ አሐዱ ዩናቅሽ አልሒሳበ የሰራውን ስራ በሙሉ ኢላ የውመ አልቂያመቲ ኢላ ዑዚበ ያዕኒ ለው ናቀሸ ፊ ሒሳቢሂ ሊዓቢዲሂ ለዐዘበሁም ወሁወ ገይሩ ዛሊሚን ለሁም። ማንኛውም ሰው የሰራውን ስራ ለአላህ ስብሓነ ወተዓላ በትንሹ በትልቁ ሙአኸዛ ቢያደርገው ኖሮ ለዐዘበሁም ስብሓነላህ ይቀጣቸው ነበር። ወላኪነሁ ተዓላ ነገር ግን አላህ ያዕፉ ወየስፈሑ ኢንሻአላህ ወደፊት የበለጠ ይብራላል ማለት ነው። ሌላው ወቂራአቱ ልኪታብ ሰራነውን ስራ በሙሉ መጽሐፋችንን እኛ ራሱ እንደምናነብና በመዝገብ እንደሚቀርብልን ማለት ነው። ሱብሓነላህ ቃል አላህ ወውዲዐ ልኪታቡ ፈተረ ልሙጅሪሚነ ሙሽፊቂነ ሚማ ፊሂ። ሱብሓነላህ መጽሐፉ የሚመጣና የሚቀመጥ ጊዜ ፈተረ ልሙጅሪሚነ እነዛን ወንጀለኞችን ትመለከታለህ፣ ሙሽፊቂነ ሚማ ፊሂ እዛ መጽሐፍ ውስጥ ስላለው ጉዳይ ላይ እየተከዙ ሆነው ወየቁሉነ ያ ወይለተና ወይ ጉዳችንም ይላሉ። ማ ሊሃዘ ልኪታብ አረ ምን አይነት መጽሐፍ ነው? ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሷሃ ትንሽንም ትልቅንም ምንምንም ነገር ያልተወ ምን አይነት አደገኛ መጽሐፍ ነው? ወወጀዱ ማ ዓሚሉ ሓዲራ የሰሩትን ነገር በሙሉ እዛ ውስጥ ያገኙታል። ወላ የዝሊሙ ረቡከ አሐዳ ሱብሓነላህ። እና ፈአማ መን ኡቲየ ኪታበሁ ቢየሚኒሂ ዙሪያ ሲራጥ የሚባል አለ። ሲራጥ ብሎ ማለት አይወኑ ኡሚኑ ቢሲራጢ ወሁወ ጅስሩን ዓላ ጀሀነም በጀሀነም ላይ ያለው ድልድይ ነው፣ አይሰማም። አላሁ ልሙስተዓን። ሲራጥ ብሎ ማለት ኢዘ እንተሀ ናሱ ባዕደ ሙፋረቀቲህ ሚን መካን ልመውቅፊ ማለት ይሄ በጀሀነም ላይ አላህ ስብሓነሁ ወተዓላ ያደረገው ድልድይ ነው። ምናሉ ኢማሙል በይሃቂ የዋሩት ሐዲስ ነው። የጅመዑ ላሁ ናሰ የውም አልቅያማ አላህ ስብሓነ ወተዓላ ሰዎችን በሙሉ ይሰበስባቸዋል አሉና ፈዩዕጡነ ኑረሁም ዓላ ቀድሪ አዕማሊህም አላህ ንጽብራቅ ይሰጣቸዋል ልክ በስራቸው ልክ። ፈሚንሁም መን ዩዕጣ ኑረሁ ሚስለ ልጀበሊ በይነ የደይ አላህ ንጽብራቁን እንደ ተራራ ያክል አድርጎ የሚሰጠው አለ። ወሚንሁም መን ዩዕጣ ነኽለቲ ቢየሚኒህ ልክ እንደ አንዲት ብቻ ዛፍ ያክል አድርጎ የሚሰጠው አለ። ወሚንሁም መን ዩዕጣ ዱነ ዛሊከ አልሙሂም ልክ እንደ አውራ ጣቱ ተደርጎ የሚሰጠውም አለ ብለው የአላህ መትያ ሰለላሁ ዐለይሂ ወሰለም ከተናገሩ በኋላ ፈኢዛ ጡፊያ ልክ እንደንትን ወሚንሁም አፍወን ልክ ማለት አላ ቀድሪ ኢብሃሚሂ አላ ኢብሃሚ ቀደሚሂ ልክ አውራጣቱ ላይ እንደሚተከል አይነት መብራት አንዳንድ ዘመናዊ ጫማዎች አሉ የሆነ ነው። ፈዩቋሉ ለሁም ምንዱ አላ ቀድሪ ኑሪኩም በንጽብራቃችሁ ያክል ነው መሄድ የምትችሉት። ፈሚንሁም መየሙሩ ማለት በጣም የሚያልፋለ ወሚንሁም መየሙሩ ከሪሒ ወሚንሁም መየሙሩ ከጠረፊ ወሚንሁም መየሙሩ ከሸድራህ አልሙሂም የተለያየ አይነት ነው የሚሄዱት ማለት ነው። ሱብሓነላህ። እና በሲራጥ እናምናለን። ብዙ አሐዲቶች አሉ ሲራጥ መኖሩን የሚናገር ምን አለ አላህ ሱብሓነሁ ወተዓላ ሲናገር ወኢን ሚንኩም ኢላ ዋሪዱሃ ካነ ዓላ ረቢከ ሐትመን መቅድያ አለ። ማለት ወኢን ሚንኩም ኢላ ዋሪዱሃ ማለት ከእናንተ በሲራጥ ላይ ሁሉም የሚያልፍ እንጂ ማንም የለም ማለት አንሃል ሙሩሩ ዓለ ሲራጥ ማንም በሲራጥ ላይ የማያልፍ የለም አለ አላህ ሱብሓነሁ ወተዓላ። ثم ننجي الذين اتقوا النزاب الله سبحانه وتعالى يامنوتن ونذر الظالمين فيها جثيا كهاجنوچن انا بدعاچن دمو بزاو لاي اندميتواچو تناغرو الله سبحانه وتعالى بتام يگرماچحال عبد الله بن رواحه يميبال صحابي نبر ايه عبد الله بن رواحه يميبالو صحابي كانصاروچ است اندو نبر معنا يموتا زمچا سيكست የአላህ መትያ ሰለላሁ ዐለይሂ ወሰለም ሶስት የጦር መሪዎችን ጠቆሙ ለዛ ጦር መሪ የሚሆኑ። አንደኛ ዘይድ ኢብኑ ሐሪታ ሒቡ ረሱልላሂ ሰለላሁ ዐለይሂ ወአሊሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ያሳደጉት ዘይድ ኢብኑ ሐሪታ የሚባሉት አንጋፋው ሰሃቢ። ሁለተኛ ጃዕፈር ኢብኑ አቢ ጣሊብ የነቢዩ ሰለላሁ ዐለይሂ ወአሊሂ ወሰለም ያጎታቸው ልጅና ሶስተኛ አብዱላህ ኢብኑ ረዋሐ የሚባለውን ሰሓቢ የጦር መሪ ያደረጉና የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ታዲያ ጦሩን ካዘጋጁ በኋላ 3000 የሚሆን ጦር አስይዘው ላኳቸው። ሱብሃንአላህ። ግን እኮ ይህ 3000 ለ200000 ጦር ነው። ይህን 3000 የሚልኩት አላሁ አክበር። ከዛም የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ምን አሉ? ኢንቁቲለ ዘይዱን ፈጃዕፈሩ፣ ዘይድ ከተገደለ ጃዕፈር ነው የሚሆኑት። ወይ ኢንቁቲለ ጃዕፈር፣ ጃዕፈር ከተገደለ ደግሞ አብዱላህ ኢብኑ ረዋሐ ኢላ አኺሪ ዛሊክ አሉና ሶስቱንም ተናገሩ። በመሰረቱ ነቢይ ለጦር አሰልፎ ከሌ ከሞተ ከሌ ከሞተ ከሌ ከሞተ ካለ አይድኑም ነበር ማለት ነው። እዛ መዓረካ ላይ እንደሚገደሉ ግልጽ ነበር ማለት ነው። ሀዚህ ሱነቱላህ ሱብሓነላህ። ከዛም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጦሩን ሸኝተው ሲመለሱ ወደ መዲና አብዱላህ ኢብኑ ረዋሐ በጣም አለቀሰና በጣም አለቀሰ ማለት ነው። ታዲያ ምን ሆነህ ነው የምታለቅሰው ሲሉት ፎላሂ ዱንያን አልፈልግም ወላ ሰባበተን እናንተንም ስለተለየው ቤተሰቦችን በመለየቴ አይደለም የማለቅሰው ወላኪኒ ሰሚዕቱ አየተ የትሉሃ ዐለይነ አልባሪሐ ረሱሉላህ በቅርቡ የአላህ መልእክተኛ ሲያነቧት አንዲትን ቁርአን ሰምቼ ነበር ወኢን ሚንኩም ኢላ ዋሊዱሃ ከእናንተ ማንም የለም በሲራጥ ላይ የሚያልፍ እንጂ የሚል የቁርአን አንቀጽ ሲያነቡ ስለሰማሁኝ ለዛ ነው በጣም የማለቅ ሰው ብሎ ተናገረ እሱ ረዲየላሁ አንሁ። እናም በመቀጠልም ላኪነኒ አስአሉ ረሕማነ መግፊረተን ከጌታ የሆነ ይቅርታን እፈልጋለሁ በማለትም ብዙ ነገርን ተናገረ። አሁን እዚህ ላይ ሰዓት ይጨርሳል እንጂ ታሪኩ ማለት ነው። ሱብሃንአላህ። እና ስራጥ የሚባለው ነገር ፍመኑ ነጅ ለዚነ ተቀው ወፊ ሶሒህ ሙስሊም ላይ እና ቡኻሪ ለዚ ነፍሲ ቢየዲሂ يعني نفس بأجب ونسجيتا أملا له يلج النار أحد بايع تحت الشجرة مالت صلح الحديبية عليك تساتف سونا مبايعك هذا الرجاء أساتوس تأمي جبا ما نم يلم بلو سنقر وقالت حفصة يا الله مرتين صلى الله عليه وآله وسلم بعل بيت ينبرج حفصة رضي الله عنها أم المؤمنين على تاته فقلت بيالكم يا رسول الله أنت يا الله ملك تنيا أليس الله يقول وإن منكم إلا واردها ما ننسو بيهون ورود ميا درق بيهون إنجي إلم بلو إلم من دي الله سورة مريم ليس تلاجه فقال ألم تسمعيه قتلوا يا اللون على سماش منه ثم ننجي الذين اتقوا نزى الله نمي فاروت النناة أتشوى للناس عسلوا سبحان الله مالتو أشار صلى الله عليه وسلم إلى أن ورود النار بسرات عما كاينت وبسر بسات لي مالف لا يستلزم دخولها اسات استمقباتن ام ملاكتن لمثالي عند سو بوها لي النفسن وهو غدغد استمقباتن ام ملاكتن يالوات نو وان النجات من الشر لا يستلزم حصوله كان دادغا نصهن كبلو مالف بل يستلزم عقاد سببي فمن طلب عدوه ليهلكه ولم يتمكن منه يقال نجاه الله منهم እና ብዙ ነው ነገሩ። ሱብሃንአላህ። እና ጥሩ ኢንሻአላህ የዛሬውን ትምህርታችንን ዝብና ቆም ይሻላል መሰል። ሱብሃንአላህ። እና በጣም ጥሩ ነው ኢንሻአላህ። የወደፊትን ደግሞ በኢድላህ ተባረከ ወተዓላ ስንት ላይ ነው 106 ላይ ኢንሻአላህ በሚቀጥለው ትምህርታችን ላይ እንገናኛለን። ግን ባለፈው ጥያቄ እየጠየኳችሁ ነበርና በመካከል ያቋረጠው ኢንሻአላህ በዛ በጥያቄውም ላይ እንነጋገራለን። ስብሓነከ አላሁመ ወቢሐምዲከ ላ ኢላሀ ኢለላህ ላ ኢላሀ ኢላ አንተ አስተግፊሩከ አላሁመ ወአቱቡ ኢለይክ። ሰላም ካላችሁ ባለን ሰዓት ላይ ኢንሻአላሁ ተዓላ እንነጋገራለን ማለት ነው። ሰላም አለይኩም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እሰማለሁ ጀዛ በጣም ጥሩ ትምህርት ነው ማሻአላህ። ኸይር ጀዛህን አላህ ይክፈለ ኢንሻአላህ። የኔ ጥያቄ የአኺራ ሲነሳ ሱብሃንአላህ በጣም ነው የሚያስፈራው። አላህ ይጠብቀን። እና ለምሳሌ የ50 ሺህ ዓመት ማለት የምንቆምበት በሚለው ያው 50 ሺህ አንድ ቀኗ እንደ 50 ሺህ ዓመት ናት። ሆኖም የኔ ጥያቄ ምንድን ነው? ማለት አንዳንዱ ያን ኦፍኮርስ ማን ነው ሁሉም ነው 50 ሺህ ዓመት የሚቆመው? ምክንያቱም ለምሳሌ ለጥያቄ ከሚቀርቡት ሁላችንም ለጥያቄ እንቀርባለን እና ያን 50 ሺህ ዓመት ማንን ነው የሚያጠቃልለው ለሚለው ጥያቄ አንደኛው ይሆናል። ሁለተኛ ደግሞ ጥያቄ ያለኝ ለምሳሌ ሁሉም ያው ሁለት እንትን መላእክቶቹ ለምሳሌ እስራፊል ጥሩምባውን የሚነፋው ማለት ነው። ይሄ ለእውቀት ያህል ነው እንጂ ያን ያህል እንኳን ኢማን የሚጨምር ሆኖ አይደለም ይሄኛው ጥያቄ። ለማንኛውም ግን ለእውቀት ያህል ሁሉም ይሞታል ከተባለ እነ መላእክቶቹም እነ እስራፊል ለምሳሌ ይሞታሉ ወይ ማለት ነው? ይሄንን ያብራሩልኝ ኡስታዝ። ጀዛከላሁ ኸይራ። ማይክ ፍሪ። በትክክል ሰምቼው ከሆነ እንግዲህ ሰብሪና እኔ እንደገባኝ ከሆነ ልክ አንዱ ቀን እንደ 50 ሺህ ቀን የሚሆን ነው ይባላል። ቂያማ በሁሉም ሙእሚኖች ላይ አንድ አይነት ነው ወይ ነው? በሁሉም ሰዎች ላይ አንድ አይነት አይደለም። ለምሳሌ አላህ ሱብሓነሁ ወተዓላ ሲናገር ሱረቱ ልሐጅ አንቀጽ 47 ላይ ከፍተሽ ብታየው ምን ይላል? ወየስተዕጅሉነከ ቢልዓዛቢ ማለት ቶሎ ብሎ እርምጃ እንዲወሰድባቸው ይጠይቁ ነበርና ነው። እነሱ ማለት ቶሎ ብሎ እስትዕጃል ያደርገዋል። ወለዩኽሊፈ ላሁ ዋዕደህ እርሱ ግን አላህ እነሱ ስላስቸኮሉ ቂያማውን አሁን የሚያመጣበት ምንም አይነት ምክንያት የለም። ልክ በቃል ኪዳኑም ነው የሚመጣው። ወኢነ የውመን ዒንደ ረቢከ እጌታህ ቀን እጌታህ ዘንድ አንድ ቀን ከአልፊ ሰነት የሚማተዑዱን አንዷ ቀን እንደ 1000 ዓመት ነች በማለት ይገልጻል አላህ ስብሓነ ወተዓላ። አንድ ወድዕ ነው ወይም የአንድ ለአንድ ሰዎች አላህ ስብሓነ ወተዓላ የሚያደርግ ለአንድ እናንተ የምትቆጥሩት 1000 ዓመት አንዷ ቀን። ልክ ተመሳሳይ ሱረቱ ሰጅዳ ላይ ሱረቱ ሰጅዳ አንቀጽ 5 ላይ ዩደብሩ ልአምረ ሚን ሰማኢ ኢለ ልአርድ አላ ከሰማይ ወደ ምድር ነገራቶችን ሁሉ ያስተናብራል። ሱመ ያዕሩጁ ኢለይሂ ከዛም ወደ እርሱ ይወጣል። ፊ የውሚን ካነ ሚቅዳሩሁ አልፈ ሰነቲን ሚማ ተዕዱን አላ በቀጥታ ሱረቱ ልሐጅ እና ሱረቱ ሰጅዳ ላይ አንዳንድ ሺህ ዓመት እንደሆነ ሲናገሩ ሱረቱ ልማዕሪጅ ላይ ብትመለከች ደግሞ አንቀጽ 4 ላይ ተዕሩጁ ልመላኢከቱ ወሩሑ ኢለይሂ መንፈሱና መላእክቱም ወደ እርሱ ይወጣሉ። ፊ የውሚን ካነ ሚቅዳሩሁ ቀኑ በሆነ ቀን 50 አልፈ ሰና ይማ ተዑዱን 50 ሺህ ዓመት። ይህ እንግዲህ ምንድነው? ቃለ አላህ አለል ካፊሪነ ለሙእሚኖች አንድ ወደ አለው ለካፊሮች አንድ ወደ አለው። ልክ እንደ ስራችን ነው የዚህን የቁርአን አንቀጽ ፋሲል የሚሆነው አላህ ሱብሓነሁ ወተዓላ በሌላ የቁርአን አንቀጽ ላይ አለል ካፊሪነ ነው። ሰዓቱ ሙተፋዊት ነው አንቺ እንዳልሽ ማለት ነው። ሁለተኛውን ጥያቄሽ አላስታወስኩትም። ጥባን ምንድን ነበር ሁለተኛው ጥያቄ? ተጽፊው ዝጋ ጥሩ ሚል ስለነበር ስላልነበረ ነው ጥያቄ እንድንጠያይቅ እያልን ነበረ። ትምህርታችንን የጨረስ ነው እና አዛብ ቀብርን አስመልክቶ ሁለት ጥያቄዎች ነበር ልንነጋገርባቸው ነበሩት። አንደኛ አዛብ ቀብር መኖሩን የሚያረጋግጡ ሁለት የቁርአን አንቀጾች አሉ። ከተቻለ እስከ ንባባቸውና እስከ ትርጉማቸው፣ ካልተቻለ ግን አንቀጻቸውንና የሱራዎቹን ስም የሚናገር አንዱ ጥያቄ ይሄ ነው። አዛብ ቀብር መኖሩን የሚያረጋግጡ ወይም ደግሞ ስለ አዛብ ቀብር ደላላ ያላቸው ሁለት የቁርአን አያቶችን አንስተን ተነጋግረንባቸው ነበር፣ እስከ አንቀጹና እስከ ምዕራፉ፣ ከተቻለ እስከ ትርጉማቸው፣ ካልተቻለ ግን የቁርአኖቹን አንቀጽ ብቻ። አንዱ ጥያቄ የመጀመሪያው ጥያቄ ይሄ ነው። ጀዛኩም ላሁ ኸይር። እጅ አውጡ ያ ጀማዓት ልኸይር። ከተሰማችሁ ማይክፈል አይሰማም መሰል ብዙ ጊዜ። እጅ አውጡ ያ ጀማዓት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እሰማለሁ። ኦኬ ኡስታዝ፣ ልሞክር ስለ አዛብ አልቀብር የሚነገረው ሱራ ሱረቱ ልጋፍር ከ45 እስከ 46 እና ሱረቱ ጦር ከ45 እስከ 47 ነው ኢንሻአላህ እና አሉ ይሰማ ስማ ለጀማዓት ልኸይር። አዎ መሪም ከሰማሽ ጥሩ ነው ብትናገሪ፣ ታሪኩን ይዘሽ እንደገና ማይክ ይዘሽ ብትናገሪ። ቢስሚላ ቢስሚላ ቢስሚላ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቢስሚላ ቢስሚላ ቢስሚላ። ይሰማል? ቢስሚላ ያ አላህ ይሰማል። ኦኬ ይሰማል። ኦኬ ኡስታዝ፣ እኔ ልሞክረው ኢንሻአላህ። ተደበላልቆብኝ እንዳይሆን ብቻ ፈራለሁኝ። ይህ ሀዲስ ማን ነው አልበራ ኢብን አዚም የሚባለው በቂሆል በርቀድን በተመለከተ ነው። ሙእመናች የሚቀበሩበት ታሪካዊ ቦታ ነው። ማራቸው ብለዋልና ያንን ቦታ ማለት ነው። እዛ የተቀበሩት ዑለማዎች ከአስር ሺህ በላይ ሰሃባዎች በላይ እነ ሐሰን እነ ኢብራሂም ከአራት ከሊፋ ዑስማን ኢብን አፋን ኢማሙ ዳር ኢማሙ ማሊክ የመሳሰሉትን ስላሉበት ማለት ነው። እና ሰላሙ አለይኩም በመታገዛቸው ምክንያት ሰለላሁ ዐለይሂ ወሰለም እዛ ሄደው ያሉበት ምክንያት እና የአኪራ ሀገር ያማረ በእናንተ ላይ ምንኛ ያማረች ናት ብለዋል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሰላትን ቀን እና ሌሊትና ቀን የማይለይበት ፈተና ቦታ ብዙ ታሪክ። ቆይ ቆይ ቆይ፣ ይህ ባዛ በቅርብ ለማመን መረጃ ነው። ይህ ሳቢ ተን የሚናገረው እዛ ነበርን ይላል። እስካሁን ይዘን አስከሬኑን ይዘን እዛ እንዳለን ሰለላሁ ዐለይሂ ወሰለም መጡ። እንግዲህ ያን ሰው ሞቶ ማለት ነው። አረፍ አሉ። አንደኛ ስለ አሹራ መጽሐፍ ለተሆነ እየተቆራረጠ ነበር ከኔ ይሁን ችግር ወላ ካንተ ወላሁ አለም። ሁለተኛ ደግሞ ኢራን ውስጥ አሹራ እያሉ ራሳቸውን የሚቀጠቅጡ ሰዎች አሉ። ስለዛ ጉዳይስ ምንን አስመልክተው ነው አንደኛ በጥቅሉ መልስ ለማድረግ ይሄ ኢንሻአላህ አንድ ቀን በዚህ አንድ ሁለት ቀን ውስጥ ትምህርታችንን ማቆምም ቢሆን አንድ ቀን መማር አለብን። ስለ አሹራ የአላህ ነቢይ ሰለላሁ ዐለይሂ ወሰለም ሂጅራ ያደረጉበት ወር ነው እና ትልቅ ወር ነው። ስለሱ እንነጋገራለን ማለት ነው ኢንሻአላህ ኢንሻአላህ አላህ ካለ እና ስለ ጾሙን ፈዳኢል እንነጋገራለን በኢዝኒላህ። ግን ባጭሩ ለአንተ መልስ የሚሆን ነገር الله من على إن عدة الشهور عند الله 12 شهرا في كتاب الله على الله الله زند عمت يميبالون بيوراتو كتر أسرا هولت نو مالت أسرا هولت ورنو ورمي كتر إسلام كتر برچارك عندو تاوك الله شهر الله ما يدلو مالت كرس صحيح نو يميامل كتر مالت لا المهم الله من قال إن عدة الشهور عند الله الله زند يوراتوش كتر 12 شهرا في كتاب الله بل لا قرآن انكس لا يقول ويسألونك عن الأهلة هاي السماء سوش سلاش أرك آي تأيقوال قل هي مواقيت للناس على الله لسو لجيش مقتاري أدرقية يفتر قواتنا إن شاء الله سبحانه وتعالى ما لنا كذا من قالوا منها أربعة حرم على الله አራት በጣም የተከበሩ የሆኑ ኢባዳ መብዛት ያለበት የሆኑ ወራቶች አሉ። የአላህ ነብይ ሰለላሁ ዐለይሂ ወሰለም ታዲያ ሲናገሩ ምን አሉ? ሰላሰቱን ሰርዱን ዙልቂዕዳ ዙልሒጃና ሙሐረም ያሁን ወር አንዱ ነው። ዋሂዱን ፈርዱን ረጀብ ማለት ነው። እና ያሁን ወር በጣም የተከበረ ወር ነው። የአላህ ነብይ ሰለላሁ ዐለይሂ ወሰለም ሂጅራ ያደረጉበት ነው። أغرق الله فيه فرعون الله سبحانه وتعالى فرعون يسد أمبتنا وأنجى موسى موسى نجى يتعبتنا مالتنا سلسل سم سنة قروا يا الله صلى الله عليه وسلم أحتسب فيه على الله أن يكفر السنة التي قبله والسنة التي بعده يميل رواية مالة يالفتن حتى أتوش يعرف عشران كم صوم ወንጀልን እንደሚሰርዝ የአላህ ነብይ ሰለላሁ ዐለይሂ ወሰለም ያስተማሩበት ሁኔታ አለ። አልሙሂም ብዙ ታሪካዊ ተግባር አለው። የነብያቶችንም ታሪክ እስትርዳድ የሚያስደርገን ብዙ አለ። ስለ ነብይ ሰለላሁ ዐለይሂ ወሰለም ላይ ሂጅራን ማስመልክቶ ከመካ ወደ መዲና ሂጅራ ያደረጉበት ነው ማለት ነው። ማይሰማል ኢንሻአላህ ጥሩ ዘይን ነበር የደረስኩት አስቸግረንኩ በጣም ይሄ ኮኔክሽን ሱብሃንአላህ አልዓዚም። እነዚህ የሚቀጠቅጡት ራሳቸውን ሺዓ የሚባሉ ናቸው። ሺዓ የሚባሉት የነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦች በጣም እንወዳለን የሚሉ ናቸው። የሺዓ አካሄድ በሁለት ነገሮች ላይ የተመሰረተ ነው። ድንበር ያለፈ ጥላቻና ድንበር ያለፈ ፍቅር። የነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦች እንወዳለን ይላሉ። ሁሰይን ከርበላ ላይ ደግሞ የተገደለው የሙሐረም ጨረቃ ውስጥ በአሹራ አካባቢ ነው ይላሉ እነርሱ። ስለዚህም ልክ ሁሰይን የተሰማውን እንዲሰማን ነው ምንቀጠቀጠው ራሳቸውን ይላሉ። እና ያው መዝአልሙሂም هذا የሃይማኖቱ ቀጥ መኖርም መኖርና ለመኖርም ሳይሆን يعني ለሚያያቸው ሰው ربما عندهم نقص في العقل ባስተሳሰባቸውም ላይ ችግር አለ ብሎ መገመትም ይቻላል። والله اعلم በጣም ይገርማችኋል سبحان الله። እና ይሄ በጣም ቢድዓና በዲድ ላይ የተፈበረከ ነገር እንጂ ምንም አይነት ታሪካዊ ግንኙነት የለውም ማለት ነው። እንደውም ሁሰይን አለይሂ ሰላም ምንድነው ያሉት? ለይተኒ ወጀህቱሙኒ ኢለ ቱርኪ ሐታ ኡጃሂደ ፊ ሰቢልላህ ያ አላህ ነብይ ሰለላሁ ዐለይሂ ወሰለም ልጅ ልጅ የነበሩት በመሰረቱ ሁሰይንን እኛ የምንወዳለን يعني سيدة شباب أهل الجنة بالوالي الله متى صلى الله عليه وسلم يوداك نبي حسن حسين وجميع أهل البيت الرسول صلى الله عليه وسلم ينبي صلى الله عليه وسلم بيتسوك وجميع صحابة الرسول صلى الله عليه وسلم ينبي صلى الله عليه وسلم بطعم يقرمان عجيب حسين قدكو علي رضي الله عنه انكوان እሚያክም አይቻል ነበርም ወሃም የሚዘጣል ነበርም አይደል እንዴ? በልቀጣዩ ራሰው አለይሂ ማዕነቱላህ ሱብሃንአላህ ራሳቸው ነበር የቆረጣቸው አይደለም እንዴ? እና ማለት ለላቸው የፈለኩት ነገር ምንድነው ባጭሩ ይሄ ገባዋ ነው ወይም ደግሞ በሊድነት ደደብነት ነው ከእንትንም አልፎ ማለት ነው። አላህ ይጠብቀን። ጀዛከላህ ኸይር ወንድማችን፣ ጥያቄ ጥሩ ጥያቄ ነው፣ ግን አንድ ቀን ራሱን የቻለ ትምህርት ያስፈልገዋል ይሄ ነገር። ጀዛከላህ ኸይር ማይክ ፍሪ አህበት ፊላ ስብሓነከ اللهم وبحمدك لا إله إلا أنت أشهد أن لا إله إلا أنت أستغفرك اللهم وأتوب إليك. السلام عليكم ورحمة الله وبركاته. ماكفي.